الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. أدمانتو تشاتشن، السلام عليكم ورحمة الله وبركاته. لألفو السوس سامنتات ياهل بسوس كفل يتزقاج جون يا نبي الله يوسف ننا የወንድሞቹም ሞቹም ታሪክ ሰምተን ምንኛ ደስ የሚልና የሚያዝናና ታሪክ መሆኑን እንደተገነዘብን ተስፋ አደርጋለሁ። ኢንሻአላህ የነብዩላህ ዩሱፍ ታሪክ የተመሰረተው በውዴታ ወይም በፍቅር ላይ ሲሆን፣ አንድ ቀን አንድ ሰው የነብዩላህ ዩሱፍን ጸባይና ስነ ምግባር ተመልክቶ ያ ዩሱፍ እኔ ወድሃለሁ አለው። ነብዩላህ ዩሱፍም በጣም አለቀሱ። በዚህ ጊዜ በአጠገባቸው የነበሩ ሰዎች ምን ነው ዩሱፍ ሰውየው እወድሃለሁ ስላለህ ብቻ ያለቀስከው ብለው ሲጠይቋቸው احبني ابي فالقيت في غيابه الجب واحبتني امراه العزيز فالقيت في السجن قالوا አባቴ ስለወደደኝ ወደ ጠለቀው ጉድጓድ ተወረወርኩ፣ የሚኒስትሩ ሚስት ስለወደደችኝ ወደ እስር ቤት ተወረወርኩ በማለት አማረው ተናገሩ ይባላል። ቀጥለንም ከነብዩላህ ዩሱፍ በኋላ የተላኩትን ነብይ ስናይ ነብዩላህ አዩብ የነብዩላህ ኢስሐቅ ዙርያ ሲሆኑ፣ ነብዩላህ አዩብ ለሰው ልጆች የትዕግስተኞች ምሳሌ ሆነው ከአላህ ተልከው ነበር። እሳቸውም የተላኩት በሊባኖስና በሱሪያ አካባቢ ሁራን ወደምትባለው ከተማ ሲሆን፣ ነብዩላህ አዩብ ከሌሎች ነብያቶች ልዩ የሚያደርጋቸው እጅግ በጣም ሀብታም መሆናቸው ብቻ ሳይሆን ከጤንነትና የሰውነት ጥንካሬ አላህ ጨምሮላቸው ስለነበረ ነው። ብዙ ቁጥር ያላቸው ከብቶችና በብዙ ጋሻ የሚቆጠር መሬት ነበራቸው። አገልጋዮቻቸውን ብዛት ሲኖራቸው አላህ ከልጆችን 7 ወንድና 7 ሴቶችን ለግሷቸው ነበር። ነብዩላህ አዩብም በንግዳቸው ተስፋፍተው ሳለ የጓደኞቻቸውን ቁጥር ከፍ ያለ እንደነበር ተነግሮላቸዋል። አሁን አላህ ሊፈትናቸው የሰብር ወይም የትዕግስት መመሪያ ምሳሌ እንዲሆኑ ፈልጎ መጀመሪያ ንግዳቸው ቀስ በቀስ ከስሮ ገንዘባቸው ማለቅ ጀመረ። ከዚያም ከብቶቻቸውና አዝመራቸው እየረገፉ ምንም ሳይቀራቸው ድሃ ሆኑ። አገልጋዮቻቸውም ነብዩላህ አዩብ ሲደህዩ ተተዋቸው መኮብለል ጀመሩ። ቀጥሎም ልጆቻቸው አንድ በአንድ 14ቱን በየተራ ሞቱ። አንድ ሰው ከልጆቹ ውስጥ አንዱ ልጅ ቢሞት ምን ያህል እንደሚያዝን አይተናል። ባለፈው ደርሳችንም ላይ ደግሞ ነብዩላህ ያዕቆብ እንዴት በዩሱፍ መሰወር እንዳዘኑና ከለቅሷቸውም የተነሳ አይናቸው እስከ መታወር እንደደረሰ አይተናል። ነብዩላህ አዩብ ግን 14ቱን ልጆቻቸው ሲሞቱባቸው አንድ ቀን አላህን ሳያማርሩ በየተራ ቀብረዋቸው ነበር። የመጣባቸው ኢብትላ እዚህ ላይ አልቆመም ነበር፣ እንዲያውም እየከፋ መጣ። ነብዩላህ አዩብ በጣም ታመሙ። መሄድ ይቅርና አንድ እርምጃ መራመድ እንኳን አቃታቸው። መጀመሪያ ቆዳቸው ተልጦ ከዚያም በሚያስፈራ ሁኔታ ስጋቸው መሬት ላይ ይወድቅ ጀመር። በዚህ ጊዜ ጓደኞቻቸውና የሚያቋቸው ሰዎች በሙሉ ተስቦ በሽታ ሳይሆን አይቀርም በማለት ይርቋቸው ጀመር። በጣም አዘኑላቸው የተባሉት 2 ሰዎች እንኳን ከቤቱ በጣም ርቀው አዩብ እንዴት ነው በጎ አደረ ወይ በማለት ጮክ ብለው ተጣርተው ሚስታቸውን ይጠይቁ ነበር። አንድ የሚካድማቸው የሚያጥባቸውና የሚያበላቸው ሰው ሚስታቸው ስትሆን የቤቱንም ወጪ የምታወጣው ካላት ገንዘብ ላይ ነበር። የነበራትም ገንዘብ ቀስ በቀስ እያለቀ ሲመጣ ቤት ውስጥ የሚበላ ነገር እየጠፋ መጣ። የነብዩላህ አዩብ ሚስትም የሰው ቤት ተቀጥሬ መስራት አለብኝ የሚለው ሐሳብ ሲመጣላት አዩብንስ ቀኑን ሙሉ ማን ያጥበዋል፣ ማን ያበላዋል፣ ማን ያጠጣዋል የሚለው ሐሳብ የበለጠ ያስጨንቃት ጀመር። ሆኖም ቤት ውስጥ ምንም የሚበላ ለመኖሩ የበለጠ አንገብጋቢ ስለነበረ የነብዩላህ አዩብ ሚስት የሰው ቤት ተቀጥራ መስራት ጀመረችና ከስራ ወደ ቤት ስትመለስ ባገኘችው ገንዘብ ምግብ ገዝታ መመለስ ጀመረች። ከጥቂት ቀናት በኋላ የቀጠሯት ሰዎች የአዩብ በሽታ ተላላፊ በሽታ ሳይሆን አይቀርም በማለት ስለዚህ በሚስቱ በኩል እኛ ላይ ሊተላለፍብን ይችላል ብለው በማሰባቸው የነብዩላህ አዩብን ሚስት ከስራ አሰናበቷት። ከመጀመሪያው ጀምሮ ይህ ደረጃ እስኪደርሱ ድረስ ነብዩላህ አዩብ ለሚስታቸው እንኳን አላማረሩም ነበር። ሁሌ አልሐምዱሊላህ ይሉ ነበር። አሁን የነብዩላህ አዩብ ሚስት ልትቀጠር በሄደችበት ሁሉ ለተመሳሳይ ምክንያት ስራ አንሰጥሽም እያሏት ይመልሷት ጀመር። እቤታቸውም የሚቀመስ ነገር ጠፋ። እዚህ ላይ ማስታወስ ያለብን ብዙ ጊዜ ሰዎች የነብዩላህ አዩብን ሚስት ትዕግስትና ኢማን የተዘናጉ ይመስላል። ይህ ሁሉ ሲደርስባቸው ምንም ያማረረችው ነገር አልነበረም። በዚህ ጊዜ ለመጀመሪያ ጊዜ የነብዩላህ አዩብ ሚስት ያ አዩብ አንተ ነብይ ነህ፣ አላህን እኮ ብትጠይቅ ይሰማሃል፣ ካለንበት እንዲያወጣን አላህን ለምን አለቻቸው። ነብዩላህ አዩብም ሚስታቸውን መልሰው ሲጠይቁ ስንት ዓመታት ነው በደስታና በጸጋ የኖርነው አሏት። 80 ዓመት ብላ መለሰች። እሳቸውም ቀጥለው ይህንኑ ዓመታት ያህል ማለትም 80 ዓመታት በችግር ሳላሳልፍ አላህን ለመጠየቅ አፍርበታለሁ አሉ። ሱብሓነላህ። ተመልከቱ፣ ነብዩላህ አዩብ ሌላ 80 ዓመታት በዚህ ችግር ውስጥ ለመኖር ተዘጋጅተው ነበር ማለት ነው። ባለቤታቸውም ተስፋ ቆርጣ እስከ መቼ ነው እንደዚህ የምንኖረው ብላ ስትበሳጭ ነብዩላህ አዩብ ተቆጥተው በአላህ ስም እምላለሁ አላህ ካዳነኝ 100 አለንጋ አገርፍሻለሁ ብለው ዛቱባት። አሁን የነብዩላህ አዩብን ሚስት የሚቀጥር አንድ ሰው በሀገሩ በጠፋበት ወቅት ቤት ውስጥ ምንም የሚበላ ነገር ጠፍቶ ሁለቱም ተራቡ። አንድ ቀን ሚስታቸው ወደ ውጭ ወጣ ብላ ጥሩ ምግብ ገዝታ ይዛ መጣች። ነቢዩላህ አዩብም ከየት አመጣሽው ብለው ጠየቋት። መልስ አልሰጠቻቸውም። ከጥቂት ቀናት በኋላ ይህ ምግብ ሲያልቅና የሚበሉት ነገር ሲያጡ አሁንም ወጣ ብላ እንደዚሁ ሌላ ምግብ ይዛ ወደ ቤት መጣች። አሁን ነቢዩላህ አዩብ በጣም አምርረው ይህ ምግብ ከየት እንደመጣ ማወቅ ፈለጉ። ሚስታቸውም ሻሿን ከራሷ ላይ ስታነሳ ያ ያማረ ረጅም ጸጉሯ ተላጭቶ አዩት። የመጀመሪያ ቀን ግማሹን ጸጉሯን ሽጣ ምግብ ገዛች። የሁለተኛው ቀን የተቀረውን ግማሽ ሽጣ ነበር ምግብ የገዛችው። በዚህ ጊዜ ነብዩላህ አዩብ ባለቤታቸው ይህ ደረጃ ስለደረሰች አዝነውላት በአንድ ነገር ብቻ አላህን ተጣሩ። ያ አላህ በቃኝ ወይም ከዚህ ችግር ውስጥ አውጣኝ አላሉ። እንዲያውም አላህን የለመኑት ነገር አልነበረም። ወአዩበ ኢዝ ናዳ ረበሁ አንኒ መሰኒ ድር ወአንተ أرحم الراحمين أيوب جيتاون بتت أراجزي شجر قد أمين أنتم كأزاني تشلو يبلت أزاني دليل آية لدقمو واذكر عبدنا أيوب إذ نادى ربه أني مسني الشيطان بنصب وعذاب يا محمد سلا بارياتشن أيوب أمتهن أستوساتشو جيتاون تتأرتو شيطان بدكا منا بسك أي أستشكرن بالكزي ولما وجيهن آية سيابرار لهم نبي الله أيوب كأدباتشو يتنسى ويازاتشو بشتان ناسك أي كالله نو على دمالو يلك كشيطان نو بلونو يتناقروت بزيه كزي الله ودياونو من لسنداتشو نا مجمريا كبشتاتشو أداناتشو أركض برجلك مريتو بأقره متاو بأقراتشو مريتو سيمتوت أزكازا وها مفلك جمرة هذا مغتسل بارد وشراب يهجلاهن يمتتات أبو بتنا يمتتات أونو على الله ولما وسنا قرن دقنا نبي الله أيوب وها وستأتو يوست أتو بشتات أفا قلاتشون دقمو ستات أبو بات قلاتشو لا ينبرو بشتاه اللوت أفا لاتشو عنو أهون نبي الله أيوب بالبيت وطع بالتشبت عن دفتان بريه اللي يدرسو الساتشون كاللو بتنستو يدرون ملكاتشو نزو عمرو باتشو سالة بالبيتاتشو متى يتنبت بوتا بتاي عطاتشاتشو نگرگن عن دسو ابيت وست قومو عيج الزيه بوتا لاي عند ببشتا يمسك أي نبي على يهم ويبلات أيكج ملسون مسات تطبق والله إن دانتيه النبي يمي مسلسو بهيوتي عيشي علاوكم ملكه السنونو يمي مسلو عليك نبي الله أيوب اسكاهنا لاوكش ينبلو من لسولات ما أنهان تبلا ستتأيك إني أيوب ننيالوات كزيام الله يدرو نوراتشون بطان بتشاله هنيتا يمن لسلاتشو جمر اهون الله يمستاتشونن كون جنانا وطاتنتو عمن لسلات الله ليلة حيا سدست لجوشن تكالاتشو ووهبنا له أهله ومثلهم معهم رحمة منا وذكرى لأولي الألباب لمستم لجو ستنات የሰጠናቸውን ያህልም ሌላ ጨመርንላቸው የልጅ ልጆች ማለት ነው ይህም ከኛ ራህመት ሲሆን ያአዩብ ትግስቱን ልበላላቸው ማስተዋወሻ ነች አለ አላህ ወዲያው ደግሞ አላህ ሀብታቸው መለሰላቸው ኢማም ቡኻሪ እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ቀን أيوب لبسونا ولوكو ستاتب أن بطا يمي مسل نگري زنبب جمرالو أيوب يهمن دنو بلوسي آيو كور كتسرى يا أن بطا كرس هونو أغنيو أيوب يهن أن بطا يمي مسل ورق تولو تولو يسب السبا چرقو لا يادر بجمر اللهم ترون إني يهن حقتيا ورد كله لانتو انتن لابلت سقبت بيايد النموي نسبسب من اسفلقه بلو طيقوانو ايوبن او اني لتابلت سقبتنو نقرقن اني كانت بركة بفص ومالت اقبن للزهنو يمسبسبو علانو بزيانة نيتا ينبي الله ايوب تين النات لجو چونا حبتو تملس اللاچو يهن من دا يتكفلو تالاك صبر بمادرقو نبر بمج الرشام عان ديك الرنقر نبر نبي الله أيوب مستاتشو لا يتناددو قزي الله كاشالين نتو عالن قامت هشالو يالوت بيتشا كرتو نبر لزي محلان قوان الله سبحانه وتعالى አዮብ የማሉበትን ጉዳይ እንዲፈጽሙ መንገዱን ሲያበጃጁላቸው በእንደዚህ አይነት ትግስት ያስተማመቻቸውን ምስታቸውንም እንዳይመታት አላህ እየተከላከለላት ነበር። አላህም ለነብዩላህ አዮብ መመሪያ ሲሰጥ በእጅህ 100 አርጭሚ መሳያዝና ፈድርብሂ ወላ ተህነፍ ከዚያም ምስትህን መታ አድርግበት ልክ 100 ጊዜ እንደገረፍካት ይቆጠርልሃል መሐላህንም አታፈርስ አለ አላህ። የነብዩላህ አዮብ ታሪክ ይህን ሲመስል ከሳቸው በኋላ የመጣው ነብይ እግረ መንገዳችንን ስናይ ደግሞ ዙልክፍል ተብሎ የሚታወቀው ነው። አብዛኞቹ ታሪክ ተናጋሪዎች የአዮብ ልጅ ነው ብለው ይዘግባሉ። አላህ ዙልክፍልን በቁርአን ላይ ሁለት ሲጠቅሳቸው وإسماعيل وإدريس وذا الكفل كل من الصابرين إسماعيل إدريس النازو الكفل هلوم كتاغاشوش نبرو لهزباتشو كفين ننبلو قرطو بمن نساتاتشو سيهون ونتنيا سماتشو قم بشر نبر هلونم سو فردن بمي ملكت اكل ياغل اقلو የተቸገረውን ሊረዱ በግላቸው ደግሞ ሁሌ ሌሊት ለአላህ ሲሰግዱ ሊያድሩ ቀን ደግሞ ሊጾሙ ፈጽሞ ላያፈጥሩ እንዲሁም ፈጽሞ ላይናደዱ ወይም ላይቆጡ ቃል ገብተው ቃላቸውን ያማሉ ነብይ ነበሩ። እኛም ከዚህ ሲፋት ውስጥ አንዱን ተግባር ለአንድ ቀን ብቻ እንኳን ብንሞክር አላህ ረድቶን ይህም ስፋት የተለምዶ ጸባያችን ሆኖ ወደ ጀነት ሊያቀርበን ይችላል ኢንሻአላህ። ነብዩላህ ዙልክፍልን አንድ ቀን ቃላቸውን ሳያጥፉ በዚያው ጸንተው እንደሞቱ ተነግሮላቸዋል አለይሂ ሰላም። አድማጮቻችን የዛሬውን የነብያት አምድ ዝግጅት እዚህ ላይ ሳበቃ በሚቀጥለው ሳምንት ኢንሻአላህ ይጀላችሁ የምቀርበው ينبي الله يونس تارك هنال. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.